بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على المبعوث رحمة للعالمين، نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. وبعد، يا واتساب جروب بروجرام تكتاتايوتش بملو، አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የአላሁ ስብሓነሁ ወተዓላ ፈቃዱ ሆኖ ዛሬ ሁለተኛውን ደርስ ወደ ማየት እየሄድን ያለ ነው። አልፍሱል ፊኽትሳሪ ሲረቲ ረሱል ሰለላሁ አለይህ ወሰለም የሚለውን ኪታባችንን እብኑ ከሲር ረሕመቱላሂ አለይ ያዘጋጁትን የሲራ ኪታብ ሁለተኛውን ደርስ ልናይ ነው ብእዝኒ አልመውላ። በባለፈው ፕሮግራማችን በያኒ በመጀመሪያው ደርስ ላይ የነቢዩ ሰላዋቱ ረቢ ወሰላሙ አለይ የዘር ሐረጋቸው ምን ይመስላል ስለሚለው አጠር አድርጌ ለማየት ሞክሬ ነበረ። ዛሬ ኢንሻአላሁ ዐዘ ወጀል የምናየው የተወለዱ ማን አጠባቸው እንዴት አደጉ ስለሚለው ነው ብእዝኒ አልመውላ የምናየው። ከዚያ በፊት ግን የሲራ ደርሳችን ሰኞና ሐሙስ እንዲሆን የመረጥኩበት ምክንያቱ የሐሙስ ዕለት ነቢያችን ሰለዋቱ ረቢ ወሰላሙ አለይህ የኢዳችን ዋዜማ ስለሆነ ያዕኒ የጁምአ መጥቢያ ስለሆነ የሚወዱትና የሚጾሙበት ዕለት ነበረ። ስራችን የሚመዘግብበት ቀን ነው። ወደ አላሁ ዐዘ ወጀል ዘንዳ ሂዶ የሚመዘገብበት ቀን ነው። የነቢዩን ሰለዋቱ ረቢ ወሰላሙ አለይህ ስም አንስተን በእሳቸው ላይ ሰላትና ሰላም በምናወርድበት ጊዜ እጥፍ ድርብ የሚመዘግብልን ዕለት ነው። በጥቅሉ ሐሙስ ቀን በተለይ ከመግሪብ በኋላ ጀምሮ እስከ ጁምዓ መግሪብ ባለው ድረስ በጣም የተመረጠ ሌሊትና ቀን ስለሆነ በዚህ በተመረጠ ቀን ስለ ነቢዩ ሰለዋቱ ረቢ ወሰላሙ አለይህ ታሪክ መማሩ ስለ እሳቸው እንድናደምጥና በእሳቸው ላይ ሰላት እንድናወርድ እንዲረዳን ብሎም እንዲያስታውሰን በማሰብ ነው። ሰኞ ዕለትን ካየን ደግሞ ነቢያችን ሰለዋቱ ረቢ ወሰላሙ አለይህ የተወለዱበት ዕለት ብሎም ነቢይነት የተሰጣቸው ቀን ወመካ የተከፈተችላቸው ዕለት በተመሳሳይ ደግሞ ወደ መዲና የሄዱበት ቀን መንገድ የጀመሩበት ቀን ሂደው ወደ መዲና የገቡበት ዕለት ነው። ስለዚህ ነቢዩ ሰለዋቱ ረቢ ወሰላሙ አለይህ ለእነዚህ ዕለታት ልዩ ቦታ በመስጠት በመጾም ያሳልፏቸው ነበረ። እኛም እነዚህን ሁለት ቀናቶች ለነቢዩ ሰለዋቱ ረቢ ወሰላሙ አለይህ ሲራ በምንተዋወስበት ጊዜ እሳቸውን እንድናስብና እሳቸው በዚህ ቀን ምን ይሰሩ ነበረ ስለሚለው አስበን እሳቸው ሲሰሩ የነበረውን ስራ ለመስራት እንዲያነሳሳን በማሰብ ነው ሰኞና ሐሙስ የሲራ ቀን እንዲሆን ያደረኩት። አላሁ ሱብሓነሁ ወተዓላ እንዳሰብነውና ከዚያም በላይ አላህ ያደርግልን። ወደ ደርሱ ስንመለስ ولادته ورضاعه ونشأته بنو يميلو وانو رئيس ولد صلى الله عليه وسلم يوم الاثنين ليلتين خلتا من ربيع الأول يساتشو يتولدو بتن كان معرخوش ويمي تاريك سووش بمينا قربت قدي يتلاي عصاب على يمجمر يميلو يوم الاثنين بسنو كان ربيع الأول هلت ተወልደዋል ነው የሚለው። ሁለተኛው ሳሚና የሚን አለ። በስምንተኛው ረቢዑል አወል ስምንት ተወለዱ የሚል አለ። ሶስተኛው ሪዋያ በአስረኛው ነው የተወለዱት የሚል ሪዋያ አለ። አራተኛው ደግሞ ሊስነተይ ዐሸረተ ሚንሁ ያኒ ሚን ረቢዑል አወል ረቢዑል አወል አስራ ሁለት ነው የተወለዱት የሚል ሪዋያ አለ። ሳሒቡ ረሒቅ አልመኽቱም أرجح يمي أدرقوت عصر هلت تولدو يمي لونو رحيق المختوم يمي كتاب عن بباتشوال روضة العنوارم يمي البتمساسي كتاب عن بباتشوال لنا يا رحيق المختوم بالتبيت የአርጀሕ ወይም 12 ላይ ነው የተወለዱት የሚለውን ነው የሚመርጡት። وقال الزبير ابن بكار ولد في رمضان وهو شاذ ይላሉ ابن كثير رحمه الله زبير ابن بكار ابن بكار በረመዳን ውስጥ ተወልደዋል የሚል አመለካከት አላቸው። በሳቸው ግን ኢብኑ ከቲር ረሂመሁላህ ሻዝ ነው ይሉታል። ጭርሽ መሰረት አልባ የሆነ አባባል ነው ይሉታል። እና ተወለዱ የሚለው አርጀህ የሚሆነው ቀደም እንዳልኳችሁ ትክክለኛ ይሆናል ተብሎ የተመረጠው በ12 ረቢዑል አወል 12 ተወለዱ የሚለው ነው። ያ አገን በረቢዑ الاول 12 መወለዳቸው ወይንም በ10 15 መወለዳቸው እለቱን ማወቁ በአሁኑ ዘመን የቢድዓ ችግር ያለባቸው ሰዎች ረቢዑ الاول 12 ብለው መውሊድ እንደሚያከብሩት ያንን ለማክበር አይደለም እለቱን ማወቅ ይፈልጋሉ። የነብዩ ሰለላሁ ረቢ ወሰለሙ አለይሂ ማንነት እንኳን የተወለዱበትን ቀን ለማወቅ ጥረት ማድረግ ቀርቶ እያንዳንዷን ሲሰሯት የነበረውን እንቅስቃሴ ሁሉ ማወቁ በራሱ ጠቀሜታና ዒባዳ ስለሆነ ማወቁ ይበጀናል። እንደነዚህ አይነት ነገሮችን ታሪክ ነውና ማወቁ ይሄን የመሰለ ታላቅ ሰው መች ተወለደ መች ሞተ ስለሚለው ማወቁ ለኢስላም ትልቅ ነገር ስለሆነ ማወቃችን ጥሩ ነው እንጂ የተወለዱበትን ቀን እንደነሱ ለየት አድርገን እንድናከብር አይደለም። የነብዩ ሰለላሁ ረቢ ወሰለሙ አለይ ስለዛ ስለእለቱ ስለመወለዳቸው ወይንም ሰኞ ቀን ስለመወለዳቸው በመውሊድ እንዲያዝላቸው ያስተማሩት አስተምሩ የለም። ሰሃባዎችም ይሁኑ ሰለፎችም ያስተማሩት የለም። ሙተአኺሮች ያመጡት ጣጣ ነው። አላሁል ሙስተዓን። አንድ አዕራቢ ይላሉ ነብዩ ሰለላሁ ረቢ ወሰለሙ አለይ መጣና ምን አላቸው? ما تقول في صوم يوم الاثنين لم يظنوا سنه لت يمصومون قداي من تلوت اللهچو بلو تيقاچو قال صلى الله عليه وسلم ذاك يوم ولدت فيه وفيه اوحي الي ايه الهتكو يتولدكوبتنا بزيام كان دمو ودني وحي يتوردبت لنبينت يتمرطكوبت الهت نو ስለዚህ መጾሙ ጥሩ ነው። ተልቅ እድል አላህ Subhanahu Wa Ta'ala ለዚች উম্মাহ የሰጠበት እለት ነው። ነብዩን የሚያክል ሰው መወለድ ለኛ ተልቅ እድል ነው። ብሎም ደግሞ የሚያስተምርና ወደ ትክክለኛው መንገድ የሚመራን አካል መላኩ ለኛ በተመሳሳይ ተልቅ እድል ነው። ይሄንን ተልቅ እድል ልንመልሰው የሚገባው በሽክር ነው፣ አምላካችንን በማመስገን ነው እንጂ እለቱን ዲቤ በመደብደብና እለቱን በጫት በመቀርጠፍና በማመንጀግ አይደለም ልንመልስ የሚገባውና ነብዩ ሰለላሁ ረቢ ወሰለሙ አለይ በዚያ ቀን የመጾሙን ጉዳይ እንዴት ያዩታል ተብለው ሲባሉ በመደገፍ መልኩ ቀደም ያልኳችሁን መለሱ። ኢብኑ አባስ ረዲየላሁ ዐንሁማ ደሞ ምን ይላሉ? ወሊደ ነብዩኩም ዮም አልኢስኒን ነብያችሁ እኮ የተወለዱት የሰኞ እለት ነው። ونبئ يوم الاثنين نبينتهم يتسطاچو ثنيو قن نو وخرج من مكه يوم الاثنين كمكام تبارو يوطوت ثنيو قن نو وقدم المدينه يوم الاثنين ود مدينام دمو يدرسوت ثنيو قن نو وفتح مكه يوم الاثنين مكام يتكفتچلاچو ويم يكفتوتنا تملسو يغبو بات ثنيو قن نو ወነዘለት ሱረቱ አልማኢዳ ዮም አልኢስኒን ሱረቱ አልማኢዳ የወረደችው በሳቸው ላይ ዮም አልኢስኒን ነው። ለየት ያለችና ብዙ ህገ ደንብን ይዛ የወረደች ታላቅ ሱራ ናት። ወቱፍ የዮም አልኢስኒን የሞቱበት ዕለት ሰኞ ቀን ነው አሉ ኢብኑ አባስ ረዲየላሁ ዐንሁማ። المقصود ايها الاحبه ان ذهن النامس النغروچن ما وقاتن نبيون صلوات ربي وسلام عليه ليوبوتالن ساتاچونا اساتچو سيسورو ينبروت من نبر بنزي قناتوچ يميلون لماوق نو يميردان كزيوچ تقميتا يلهوم بلنال ليلا ترغوم اندايتسطو وذلك عمل فيل يتولدوتم عمل فيل بمبال يتواقال አብርሃ ወደ መካ የመካን ካዕባ አፍርሶ ወደ የመን ወስዶ እዛ የራሷን ቦታ አዘጋጅቶላት ሰዎች ዝም ብለው ወደ መካ ብቻ ለምን ሐጅ ያደርጋሉ ለምን የመንስ አትዘየርም ብሎ ካዕባን አፍርሶ ወደ የመን ወስዶ እዛ ለመትከል ወይንም ካዕባ ለመስራት የመን ላይ ሄዳችሁ ያያችሁ ሰዎች ለመጎብኘት አስገብተዋችሁ ከሆነ አይታችሁ እንደሆነ አላቅም፣ ለየት ያለ ቦታ አለ። ከአባ ሊቀመጥበት የተዘጋጀ ቦታ አለ። አራት ማዕዘን የሆነ ቦታ አለ። ያቺን ቦታ ካዘጋጃት በኋላ እዚህ ጋር ከአባን አምጥተን እናስቀምጣለንና ጠብቁን ብሎ ፊል ጋልቦ፣ ፊል ማለት ዝሆን በመጋለብ ወደ መካ የዝሆን ወታደሮችን ይዞ ወደ መካ ገባ። አላሁ ዐዘ ወጀል እንዴት አድርጎ አዋርዶ እንዳልነበሩ እንዳረጋቸው ሁላችሁም አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል የምትለዋን ሱራ ተፍሲር የምታውቁ ሰበበ ኑዙሏንም በዚያው ስለምታውቁ ወደዛ መመለሱ አስፈላጊ አይደለም። አላ ኩሊ ሐል እሳቸው ግን የተወለዱት ዓመል ፊል በዚያች አመት ላይ ነው የተወለዱት። አብርሃ መጣ፣ አላህ አዋርዶ እንዳልነበረ አደረገው። ከዛ በዛች አመት ደግሞ ነቢዩ ሰለዋቱ ረቢ ወሰላሙ አለይ መካ ከተማ ላይ ተወለዱ። ባዕደሁ ለኸምሲነ አመን ቢኸምሲነ የውመን ዑዝረን አብርሃ መጥቶ በተዋረደ በሀምሳኛው ቀን ነው የተወለዱት ነው አንዱ ሪዋያ የሚለው። ቢተማንየቲን ወኸምሲነ የውመን በሰማ በሀምሳ ስምንተኛው ቀን ነው የሚል ሪዋያ አለ። ወቂለ ባዕደሁ ቢዐሽሪ ሲኒን በአስረኛው አመት ነው የሚል አለ። ወቂለ ባዕደል ፊል ቢተላቲነ ዓማ በሰላሳኛው አመት ነው የሚል ሪዋያ አለ። ወቂለ ቢአርበዒነ ዓማ በአርባኛው አመት ነው የሚልም አለ። ወሰሒሁ ይሉሃል የእብኑ ከፊር ኪታብ ረሒመሁላህ ደስ የሚለው ኺላፋቶችን ያመጣሉ፣ ሪዋያዎችን ያመጣሉ። ማለት ሙዕተመድ የሆኑ ትክክለኛ ናቸው ተብለው የሚገመቱና መረጃ ያላቸውን ሪዋያዎች ይደረድራሉ። ከዚያ በኋላ አርጀህ የሆነው ትክክለኛ በመረጃ የሚደገፈው ይሄ ነው ብለው ያስቀምጣሉ። ከሌሎች ኪታቦች ለየት የሚያደርገው አንዱ ይህ ነው። والصحيح انه ولد عام الفيل تذكرنياو عام الفيل ነው የተወለደው ሰውየው ወይም አብርሃ ግምሩ ዘሆኖችን ጋልቦ መጥቶ ከተበተዋረደበት አመት ነው የተወለዱት። በ50 ቀን በ30 ቀን በ40 ቀን የሚለው ይቅርና በዛች አመት ተወልዷል ስለሚለው ትክክለኛ መረጃ አለን ይላሉ። وقد حكاه ابراهيم ابن المنذر الخزامي شيخ البخاري رحمه الله وخليفة ابن خياط وغيرهما إجماعا النزي تعلق أئمة بخاري إمام شيخ هونوتو بتمساس خليفة ابن خياط يمي بالوتو ليلو تشم بإجماع عورتو تالهن عمل فيل توردو على يمي لو يتدق فنا تنكار عمل رجايا لو السنو يلالو. طيب ومات ابوه وهو حمل اباتيو دمو يموتوت انا بناتيو هودوست يالو يعني جنا اناتيو ساتولداتشو نو يموتوت يلالو. امام الذهبي رحمه الله في السير بميلو كتاباتشو والواقدي اندزاوم يهنن نو يميدغفوت ትክክለኛም የሚሆነው ይሄ ነው። ወቂለ ባዕደ ዊላደቲሂ ቢአሽሁሪን ከተወለዱ በኋላ የተወሰኑ ወራቶችን አሳልፈው ነው የሞቱት የሚል ሪዋያ አለ። ቢሰና በአንድ አመት ከአንድ አመት በኋላ የሚል አለ። ቢሰነተይን ሁለት አመት ቆይተዋል የሚል አለ። ይሉናሽ እብኑ ከሲር ረሒመሁላህ ወልመሽሁሩ ልአወል የመጀመሪያው ነው መረጃ ያለውና የታወቀው ትክክለኛ የሆነው የመጀመሪያው ነው ገና ሳይወለዱ ሞቱ የሚለው ነው ይላሉ። ጠይብ ይህ ከዚህ የምንማረው ምንድን ነው? አላሁ ስብሓነሁ ወተዓላ አንድን ሰው ለታላቅ ዓላማ በሚፈልግበት ጊዜ ገና በጅምሩ እንደሚፈትነውና ከነዚያ ፈተናዎች መሰናክሎችን አላህ የሻለት እንደሆነ ያ እንደሚያሳልፈው ሰዎች ብቸኛ መሆናቸው፣ አባት አልባ መሆናቸው፣ እናት አልባ መሆናቸው፣ አጋርና ረዳት ማጣታቸው ለስኬታማነት እንቅፋት ሊሆንባቸው እንደማይችል የሚያሳይ ነው። የአላህ እርዳታ ካለበት፣ ተግቶ መስራት ካለበት ለስኬታማነት ከበስተጎኔ የሚኖሩ ቤተሰቦቼ፣ ረዳቶቼና አጋሮቼ መሆን ይችላሉ። ዋነኛው ግን እኔ ራሴ ስለመሆኔ የሚያሳይ ነው። ነቢያችን ሰለዋቱ ረቢ ወሰላሙ አለይ ያለ አባት ተአድገው አባታቸው ገና ሳይወለዱ ሞተውባቸው ያለ አባት የቲም ሆነው አድገው ለዓለም መድኃኒት እንዲሆኑ ነው አላህ ሱብሃነሁ ወተዓላ ያደረጋቸውና ቀደም እንዳልኳችሁ ሰዎች ብቸኝነታቸው ሊያሰናክላቸው አይገባም። ናም ወስቱርዲአ ለሁ ፊ በኒ ሰዓድ በኒ ሰዓድ ደሞ እስትርዳዕ ወይንም አጥብተዋቸዋል። ለመጀመሪያ ጊዜ ያጠቡት በኒ ሰዓዶች ናቸው ወይም በበኒ ሰዓድ እጅ ነው ነቢዩ ሰላዋቱ ረቢ ወሰላሙ አለይ የጠቡት። ምንድን ነው የመካ ሰዎች ወይም መካ አካባቢ የነበሩ አረቦች ልጅ በሚወለድላቸው ጊዜ ከተማ ውስጥ እንዲያድግ አይፈልጉም ነበረ። የገጠሬ ሰዎች ባላገሮች ይመጡና ከተማ አካባቢ ላይ ያሉ ህፃናቶችን ክፍያ ይከፈላቸዋል። የሚያጠቡበትን ክፍያ ይከፈላቸውና ወስደው ገጠር ላይ ያሳድጓቸዋል። ለምን ከተባለ የተለያዩ ምክንያቶች አሉ። አንደኛ ከተማ ውስጥ በብዛት ወባ ይበዛልና ከገጠር ላይ ደግሞ ወባ ስለማይኖር ከወባ ልጆቻቸው እንዳይጠቁባቸው ከወባ ለመጠበቅ። ሁለተኛ ገጠሩ ላይ ትክክለኛ የሆነው መሰረታዊ የሆነውን አረብኛ ቋንቋ የሚናገሩት ገጠር ላይ ያለ ሰው ነው። ለምሳሌ እንበልና የገጠር አማርኛና የከተማ አማርኛ እኩል አይደለም። የከተማ አማርኛ ዘመናዊ ሆኖ ብዙ ነገር ተቀላቅሎበታል። ከዚህ ከዛ ቋንቋ ተቀላቅሎበት እንዴት ነው ተሻሽሎ የመጣ እንደሚባለው ነው የሚሆነው። የገጠሩ ግን አስሊው ነው ወይንም ትክክለኛው መሰረታዊ የሆነ አማርኛ ነው። አንዳንድ ጊዜ የገጠር ሰው መጥቶ አማርኛ በሚያወራበት ጊዜ ግራ ይገባናል። ምንድን ነው የሚለው የማይገባን ጊዜ አለ፣ የምንገረምበት ጊዜ አለ። በተመሳሳይ ከተሜው ደግሞ ወደ ገጠር ሄዶ አማርኛ ሲያወራ ሌላ ቋንቋ የሚያወራ የሚመስልበት ጊዜ ይኖራልና የመካም ሰዎች ልጆቻቸው አስሊውን ቋንቋ እንዲማሩላቸው በማለት ወደ ገጠር ይልኳቸው ነበር። ሌላውና ሶስተኛው ምክንያታቸው ልጆቻቸው አረቦች ታውቃላችሁ እንትኖች ነበሩ። በብዛት ይኖሩ የነበሩት ምንድነው ከቦታ ወደ ቦታ እየተዘዋወሩ ነው የሚኖሩት። በአደን ነው የሚኖሩት። ዘላኖች ናቸው፣ በይብ ፈረሰኞች ናቸው፣ ጦረኞች ናቸው ምናምን። እነዚህን ነገሮች ሊማር የሚችለው አንድ ልጅ ገጠር ከሄደ ጠንካራ ሆኖ ይመጣል። ፈረስ ጊልባ ይማራል፣ አደን ይማራል፣ ጦር አወራወርና የቀስት አጠቃቀም ስልት ይማራል። እነዚህንና መሰል ነገሮችን እንዲማሩላቸውና ጠንካራ ልጆች ሆነው እንዲመጡላቸው በመፈለግ ልጆቻቸውን ወደ ገጠር ይልኳቸው ነበረ። የገጠሪዎቹ ደግሞ ከከተሜዎቹ ጥቅም ለማግኘት እያሉ ወደ ከተማ እየመጡ ጡታቸውን ለማከራየት ልጆች እየወሰዱ ይሄዳሉ። የከተሜዎቹ ክራይ ከፍሏቸዋል፣ እነዚያ ደግሞ ልጆቻቸውን ያሳድጉላቸዋል፣ ያሰለጥኑላቸዋል። ኢዘን ነቢዩ ሰላዋቱ ረቢ ወሰላሙ አለይ እንደ ማንኛውም ህፃን ወደ ገጠር ሄደው ማደግ ነበረባቸውና የአካባቢው ባህልና ልምድ ነው ይሄ ነበረባቸውና የበኒ ሰዓድ አካባቢ ሰዎች ከከተማ ከመካ ህፃናትን ለመውሰድ ሰብሰብ ብለው አንድ ላይ ይመጣሉ። ሴቶች መጥተው የነቢዩን ሰላዋቱ ረቢ ወሰላሙ አለይ እናት ሲያናግሯቸው አባትየው ማን ነው ሲባል አባትየውማ ገና ሳይወለዱ እኮ ነው የሞቱት ተብሎ ሲባል ድሃ አደግ የሆነንማ እኛ ክራይ ፈልገን ነው እንጂ የቲም ልናሳድግ ነው እንደ የመጣ ነው ምን ይጠቅመናል ድሃ አደግ የሆነ ልጅ ብለው ጥለዋቸው ይሄዳሉ። ያም ይመጣል ጥሎ ይሄዳል፣ ያኛውም ይመጣል ጥሎ ይሄዳል። አኺራን ሐሊመቱ ሰዕድያ ረሒም ረዲየላሁ አንሃ መጣ ስትጠይቅ እንደ ሌሎቹ ሴቶች ተመሳሳይ አመለካከት ነበራትና እኔ የቲም የሆነ ልጅ ምን ሊያደርግልኝ ነው የምወስደው አልፈልግም ብላ እሷም ጥላ ሄደች። ስትመካ ከተማ ላይ የነበሩ ህፃናቶችን አብረዋት የመጡ ሴቶች በርካታ ስለነበሩ ሁሉም ድርሻ ድርሻውን ይዞ ሐሊመቱ ሰዕድያ ልጅ ልታገኝ አልቻለችም። መጨረሻ ላይ ከባልተቤታቸው ጋር ነበርና የሚመጡት ባልተቤት እየሆነ አማከረቻቸው። አንተዬ ባዶ እጃችንን ከምንሄድ ውርደት ነው ለኔ፣ ጓደኞቼ ወስደው እኔ ስንፍና ነው ወይስ ጅልነት ነው ይባልብኛልና ይህንን ህፃን ይዘነው እንሂድ፣ እንደ ሁኔታውን ሞክር፣ ካልተመቸ ካልሆነ የተወሰነ ጊዜ አጥብቼው መልሼ አመጣና ሌላ ህፃን እወስዳለሁኝ፣ ማገኘው ከነሱ ማገኘው ጥቅም ካላረካኝ ባዶ እጄን ከምመለስ ይህን ህፃን ይዘን ብንሄድ ምን ይመስልሃል ብላ ስታማክራቸው ባልተቤትየው ለኸይር ሽቶታልና ልክ ብለሻል፣ ልክ ትክክል ነው፣ ሄደን እንውሰድ ብሎ ይላትና መቼም ባዶ እጄን ከምመለስ ብላ መጥታ ነቢዩን ሰላዋቱ ረቢ ወሰላሙ አለይህ ለመውሰድ እናትየውን አሚና ረዲየላሁ አንሃ አሚናን ታናግራቸዋለች። ኡዝረን ረዲየላሁ አንሃ የሚለው ቃል ለሐሊመቱ ሰዕድያ ነው እንጂ ለአሚና አይገባም። እቺን እንደ ነቅስ ወይም እንደ እንትን እንዳንወስዳት። ጠይብ፣ እናትየውም ታናገርና ትወስዳለች። ከዚያም ሐሊመቱ ሰዕድያ የመጀመሪያው አጥቢ በመባል የምትታወቀው ለነቢዩ ሰላዋቱ ረቢ ወሰላሙ አለይ እሷ ናት። ለዚህ ነው ፊ በኒ ሰዕድ የተባለው። ሐሊመቱ ሰዕድያ የበኒ ሰዕድ ጎሳዎች ናቸውና ሐሊመቱ ሰዕድያ በመባል ትታወቃለች። ሐሊማ ስሟ ነው፣ ሰዕድያ የጎሳዋ ስም ነው። ከማ ሩዊና ዛሊከ ቢእስናድን ሰሒሕ وأقام عندها في بني سعد نحو من 4 سنين سوا وسدات سو تقريبا ودا أرات أمت سوا غاركويو وشك عنه فؤاده هناك يا نبي صلوات ربي وسلام عليه فؤاد ويم درت أوبراسيون لمجمري أجزي يسمى سبيشاليستو شمتو أوبراسيون يادر قوت أساتون نو ምንድን ነው እሱም ያላችሁ እንደሆነ ሪዋያዎች የተለያዩ ሪዋያዎች አሉ። ኢማሙ ሙስሊም ረሂመሁላህ በዘገቡት ሪዋያ ጅብሪል አለይሂ ሰላም ብቻውን መጥቶ ነው ይላሉ። በሌላ ሪዋያ ላ ጅብሪል አለ፣ ሚካኤልም አለ፣ ሌላም እስራፊልም አለ፣ 3 መላኢካዎች ሆነው መጥተው ነው ነው የሚሉት። ያም ሆነ ይህ 4 የሚሆኑ 2 ጅብሪል አለይሂ ሰላም ይመጣና እሳቸው በግ እያገዱ እያለ ከህፃናት ጋር ተሰብስበው ይዘው ይጥሏቸውና 3 ናቸውን በል ጥለው ኦፕራሲዮን ያደርጓቸውና ልቦናቸውን ፈልቅቀው አውጥተው ያቺን ልቦናቸውን ይቀዱና ከዛ በኋላ ይዘው በመጡት የዘምዘም ውሃ ከጀነት የመጣ ልዩ በሆነ እንትን ምንድነው ማንቆርቀሪያ በዘምዘም ውሃ ልቦናቸውን እጥብ አድርገው ካጠቡ በኋላ ይሰፉና መልሰው ወደ ቦታው በማስገባት ይሰፉላቸዋል። እንትናቸውን ደረታቸውን ይሰፋሉ። ከዚያም እነዚያ ህፃናቶች ወደ ሐሊመቱ ሰዕድያ ረዲየላሁ አንሃ እየሮጡ በመሄድ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ አይነት ችግር ደረሰባቸው የማናቃቸው ሰዎች መጥተው አፍጥም ደፍተዋቸው እንደዚህ አደረጓቸው እንዲህ አደረጓቸው ብለው ሲነግሯት በጣም ተደነግጠና የሮጠች ስትመጣ ምንም የለም፣ ሀገር አማን ነው፣ እሳቸው ቁጭ ብለው እየተጫወቱ ነው ያሉት። ምንድን ነው የተከሰተው ብላ ስትጠይቅ እንደዚህ እንደዚህ እንደዚህ ሆነ ተብለው ይባላሉ። ጀርባቸውን ከፍታ ስታይ ኦፕራሲዮኑ የተደረገው ምልክት አለ፣ ወዲያውኑ ተሰፍቶ የሆነች ጠባሳ ምልክት አለች እንጂ ምንም የለም፣ ቁስል የለ፣ ምን የለ፣ ምን የለ። ሱብሃንአላህ ኢነማ አምሩሁ ኢዛ አራደ ሸይአን የቁለ ለሁ ኩን ፈየኩን። አይደል ያሻውን አይደል የሚያደርገው አላህ። አሁን የተቀደደውን ሰውነታቸውን አሁኑኑ አሽሎት አድርቆት ምንም የቁስል ምልክትም ሆነ የደም ምልክት አይታይም። ምክንያቱም ኦፕራሲዮኑ የሰው ዶክተሮች ወይም ስፔሻሊስቶች የሰሩ ሳይሆን ረባንይ ነው፣ መለኮታዊ ነው፣ የአምላክ ስብሓነሁ ወተዓላ ስራ ስለሆነ ምንም አሰር አልነበረውም። እና ያንን ቦታ ስታይ ሐሊመቱ ሰዕድያ ረሒማ ረዲየላሁ አንሃ በጣም ትደነግጥና ወዲያው በማግስቱ ለእናትየው አመታ ትመልሳለች። ምን ነው ምን ነካሽ ትንሽ ቢቆይስ ብሎ ሲሏቸው የለም የተወሰነ ጊዜ ቆይቼ መጥቼ ወስደዋለሁኝና እንደዚህ እንደዚህ አይነት ነገር ተከስቷል፣ በኋላ ላይ የሆነ ችግር ቢደርስበት እኔ መጠየቅ አልፈለግምና እስቲ የተወሰነ ጊዜ አንቺ ጋር ይቆይ ብላ ትሰጣቸዋለች። ከዚያም እናትየው ይቀበሉና ፈኸረጀት ቢሂ ኡሙሁ ኢለ ልመዲነቲ ተዙሩ አኽዋለሁ የእሳቸውን ያኒ የእናትየውን አጎት ወንድሞች እህቶች ያኒ አጎቶቻቸውንና ክስቶቻቸውን ለመዘየር ህፃኑን ይዘው ወደ መዲና ይሄዳሉ። ከዚያ የተወሰነ ጊዜ ቆይተው ተመልሰው ሲመጡ አብዋ በሚባል አካባቢ ላይ እናትየው መንገድ ላይ ይሞታሉ። አላሁል ሙስተዓን ወሂየ ራጂዐቱን ኢላ መካ وله من العمر 6 سنين و13 أشهر و10 أيام እናትየው ይዟቸው ሲመለሱ እድሜያቸው የዚያን ጊዜ 6 ዓመት ከ3 ወር ከ10 ቀን ነበርና በሌላ አባባል 6 ወር ከ100 ቀን እንደዚህ ነበርና 6 ዓመት ከ100 ቀን ነበርና ይዛቸው ስትመለስ ይያለ መንገል ላይ ይሞታሉ። ነብዩ ሰለላሁ ረቢ ወሰላሙ አለይ እናትም አባትም ይሌላቸው ሆነው ወደ መዲና ይመለሳሉ። ወይም ከዚያ በኋላ ምን ተከሰተ ስለሚለው ኢንሻአላህ በሶስተኛው ድርስ እናያለን። ከዚህ ካለፈ ሊሰለቻችሁ ስለሚችል አታደምጡትም። የዛሬው ድርስ በዚህ ያበቃል። ግን ከማብቃታችን በፊት ነብያችንን ሰለላሁ ረቢ ወሰላሙ አለይ ገና ከጀመሩ እንዴት አድርጎ የፈተና እንትኖችን እርከኖችን ገና በህፃንነት ከመወለዳቸው በፊት ምን እንዳደረገ አይተናል። ከተወለዱ በኋላ ደግሞ ምን እንደተከሰተ አይተናል። እንደገና አሁን ደግሞ እናትየው ሙተዋል፣ ምን ይከተታል እሱንም እናያለን። ሐሊመቱ ሰዕዲያ ረሒ ረዲየላሁ ዐንሃ ወአርዳሃ ይዛቸው ሄዳ አጀበል ኡጃብ ነው ያየችው። በጣም የሚገርም ነገሮችን ነው ያየችው። ገና ህፃንየውን ተቀብላ ጭናቸው ወደ ምትሄድበት ወደ መንገዷ ስትገባ ድክምክም ብሎ የነበረው አህያዋ በፍጥነት መሄድ ገባ። ወደ ቤት ይዛ ስትገባ ታልባቸው የነበሩ ፍየሎቻቸውና በጎቿ እጥፍ ድርብ የሆነ ወተት መስጠት ጀመሩ። ቢበረከት ረሱል ሰለላሁ ዐለይሂ ወሰለም የእሳቸው በረከት ወደ ቤቱ በሚገባበት ጊዜ የእጥፍ ድርብ ወተት መስጠት ጀመሩ። ሴቶቹ ምን ይላሉ? እኛ በአመት አንድ ጊዜ ያመርታል ንብረታችን፣ የዓሊመቱ ሰዕድያ ግን በአመት ሁለት ጊዜ ያመርት ነበረ ይላሉ። የጓሮ አታክልቶቻቸውም ይሁን ቴምሮቻቸውም ሌሎቹም ብቻ ብዙ ብዙ ነው። ዓሊመቱ ሰዕድያ ረሒም ረዲየላሁ ዐንሃ ወአርዳሃ የተጠቀመችው ጥቅም ግን ሰፋ ያደረግነው እንደሆነ ከላለማሰልቸት እያልኩ ነው። ሜን ሜን ፖይንቶችን ወይንም መሰረታዊ መሰረታዊ የሆኑ ነጥቦችን ብቻ የማየው ኢንሻአላሁ አዘ ወጀል የአላሁ ሱብሓነሁ ወተዓላ ፈቃዱ ከሆነ ሰኞ ዕለት ምን ተከሰተ ስለሚለው እናያለን። ስለ ነቢዩ ሰለዋቱ ረቢ ወሰላሙ አለይ እናትየው የሞቱባቸው ሌላ ሪዋያ አለ እንዳይጋጭብን ልብ በሉ። በአራት ዓመታቸው ነው የሚል ሪዋያ አለ። ሁለቱም ያለ ሪዋያ ነው፣ ችግር አይፈጥርም። ስድስትንም ያዝን አራትንም ያዝን የሚያመጣው ችግር የለም ኢንሻአላሁ አዘ ወጀል። አላሁ ሱብሓነሁ ወተዓላ በሰማነው የምንጠቀም ያደርገን እያልኩ በሚቀጥለው ደርስ እስክንገናኝ አሰላሙ አለይኩም ወረሕመቱላሂ ወበረካቱ።